ምዕራፍ 3 ክፍል 1 ስነ ግጥም ምንነትና አበይት ባህሪያት። ስነ ግጥም በእጅጉ ጥንታዊነት እንዳለው የሚነገርለት የኪነ ጥበብ ዘር ነው። የሰው ልጆች ለብዙ ዘመናት ደስታና ሀዘናቸውን፣ ምኞትና ፍላጎታቸውን፣ ያኗኗር ሁኔታዎቻቸውንና ልዩ ልዩ ገጠመኞቻቸውን በማንጎራጎር በማዜም ሲገልጹበት ኖረዋል። የሰው ልጆች ሐሳባቸውን በጽሑፍ መግለጽ ከመጀመራቸው በፊት ስነ ግጥም በቃል ሲባል የኖረ እጅግ የቆየ ኪነ ጥበብ መሆኑ በስፋት ይነገራል። የስነ ግጥም እድሜ ከሰውና ከቋንቋ ጋር ሊቆጠር ይችላል የሚለው አስተያየትም ይህን ቃላዊ ህልውናውን ከመገንዘብ የመነጨ ነው። ይህ የስነ ጽሑፍ ዘር በኪነ ጥበብ ዘመነ ታሪክ ብዙ የኖረ በመሆኑ እንደየዘመኑ ፍልስፍና፣ እንደየዘመኑ ገናን የኪነ ጥበብ ፈለግ፣ እንደየገጣሚውና እንደየስነ ጽሑፉ አዋቂው አተያይና የኪነ ጥበብ ዝንባሌ የተለያዩ ብያኔዎች ሲሰጡት ቆይተዋል። ከዚህም የተነሳ ሁሉ አቀፍ የሆነ አንድ ወጥ ብያኔ ይህ ነው ብሎ ለመጥራት ቀላል አይሆንም። ሐሪፎው ስነ ግጥም ብዙና የተለያዩ የይዘት የቅርጽና የግብ ገጽታዎችን የሚያቀፍ በመሆኑ በእርግጥ አንድ ወጥ ብያኔ ሊሰጠው አይችልም። ስነ ግጥም ምን እንደሆነና ምን እንደሚሰራ ለመግለጽ ከተደረጉ በሺ ከሚቆጠሩ ብያኔዎች መሃል ጥቂቶቹ እነሆ በማለት ለስነ ግጥም አንድ ወጥ ብያኔ ለማግኘት አዳጋች መሆኑን ገልጿል። ይህ ሰው ከጠቀሳቸው መሃል ስነ ግጥም በስነ ግጥማዊ እውነትና ውበት ድንጋጌ ላይ በተመሰረተ ሁኔታ የተቀነበበ የህይወት ሂስ ነው የሚለው የማቲው አርኖልድ ስነ ግጥም ምት ያለውና ምናባዊ የሆነ የብርቱ ስሜት መግለጫ ሲሆን በለሆሳስ የታወሱ ጠንካራ ስሜቶች ከውስጥ ገንፍሎ መውጣት ነው የሚለው የዊሊያም ወርድስወርዝ ስነ ግጥም በሌላ መልክ የማይባልን ነገር ከሞላ ጎደል ስሜት ነክ በሆነ ስልት የሚነገረን ቋንቋ ነው የሚለው የአርሊንግተን ሮቢንሰን ሐሳብ ይገኙበታል። ዋርተን አለን ደግሞ የብዙ ገጣሚያንንና ሀያሲያንን አስተያየቶች ባጠናቀረበት መጽሐፉ ሳሙኤል ጆንሰን ስነ ግጥም ደስታን ከእውነት ጋር የማጣጣም ኪነ ጥበብ ነው ማለቱን፣ ፒቢ ሼሌ ደግሞ የሚከተለው መናገሩን ጠቅሷል። አንድ ግጥም የህይወት አይነተኛ ምስል በእውነት የተገለጸበት ነው። በግጥምና በልቦለድ ታሪክ መካከል አንድ አብይ ልዩነት አለ። እሱም ልቦለድ ታሪክ ከጊዜ ከቦታ ከአጋጣሚና ከምክንያትና ውጤት ውጪ ግንኙነት የሌላቸው ነገሮች ድርድር ሲሆን፣ ግጥም ግን ሊለወጡ በማይችሉ የሰው ልጅ ባህሪያት መልኮች መሰረት ድርጊቶችን የሚፈጥር ነው። ስነ ግጥም በጣም ምርጥና ደስተኛ ከሆኑ አእምሮች የፈለቁና ምርጥና አስደሳች የሆኑ አጋጣሚዎች ዘገባ ነው። ስለዚህ በዓለም ውስጥ ውብና የተሻለ ነው የሚባለውን ሁሉ ሕያው ያደርጋል። ስነ ግጥም እንደ ከያኔው አመለካከት ብያኔ የሚሰጠው መሆኑና ብያኔውም ሁሉን አቀፍ ሊሆን እንደማይችል የተረዳው እውቅ ገጣሚ ቲኤስ ኤሊየት ደግሞ ለአንድ የስነ ግጥም መልክ የምንሰጠው ብያኔ ስነ ግጥሙ የሚሰጣቸውን ረቦች በሙሉ አጠቋሎ ሊይዝ አይችልም። ብያኔው ለሌሎቹ የስነ ግጥም መልኮች ላይሰራ ይችላል፣ ወይም የሰጠነው ብያኔ ለሁሉም የሚሰራ ከሆነም አጠቃላይ ስለሚሆን ትርጉመ ቢስ መሆኑ አይቀርም በማለት ለስነ ግጥም የሚሰጥ ብያኔ ከራስ አተያይና ከራስ አሰራር ስልት የመነጨ በመሆኑ አንድ ወጥና ሁሉ አቀፍ የሆነ ብያኔ ለማግኘት አስቸጋሪ መሆኑን አመልክቷል። ከሀገራችን ገጣሚያን አንዱ ጸጋዬ ገብረ መድህንም የስነ ግጥም ድንጋጌ ይሄኛው አይነት ብቻ መሆን አለበት፣ ወይም ደግሞ ከዚህኛው የቋንቋ መሰረት ድንጋጌ በተወረሰው አይነት ብቻ መመራት አለብን ብሎ መወሰን ያው ከተወሰነ አእምሮ የሚመጣ ድፍረት ነው በማለት ሐሳቡን ገልጿል። እስካሁን እንደተመለከተው ለስነ ግጥም ሁሉ አቀፍ የሆነ አንድ ወጥ ብያኔ ለማግኘት አስቸጋሪ ከሆነ ብዙዎቹ እንደሚመክሩት ስነ ግጥምን ይበልጥ ለመረዳት የተሻለው ዘዴ በአጭር ብያኔ ከመወሰን የቅርጽና የይዘት ባህሪያቱን በውል መገንዘብ ነው። ስነ ግጥም አንድን ነገር ወይም ድርጊት አድምቆና አጉልቶ የማሳየት ሐሳብን አክርሮና አክስፎ የማቅረብ ችሎታ ያለው በጥቂት ምርጥ ቃላት ብዙ ነገሮችን አምቆ የሚይዝና በሙዚቃዊ ቃናው የስሜት ህዋሳትን በቶሎ የሚነካ ለስሜት ቅርብነት ያለው ኪነ ጥበብ ነው። ጸጋዬ ገብረ መድህን በቃለ ውበቱና በቃለ ኃይሉ ወይም በድቀቱ ስምረት ለአእምሮ ለልቡናና ለስሜት የሚጥም ባለስልትና ባለድንጋጌ የቋንቋ አደራደር ሁሉ ስነ ግጥም ወይም ፖኤተሪ እንደሚባል አውቃለሁ ሲል ገልጿል። ስነ ግጥም ባለው ስርዓታዊ አደራደርና ስሜት መሳጭነት የላቀ ጥበባዊ ግመችነት የተቀዳጀ መሆኑ ባያለው ይነገርለታል። ይህ ጥበባዊ ግመችነት በአንድ ጎኑ ከቁጥብነትና ከምቅነት ባህሪው የተነሳ መሆኑም ግልጽ ነው። ስነ ግጥም በእጅጉ ቁጥብነትና እምቅነት ያለው በጥቂት ቃላት ብዙ ማለት የሚችል የስነ ጽሑፍ ቅርጽ ነው። ከሌሎቹ የላቀ ከፍተኛ ኃይል ያለው ቋንቋ ሲሆን ይህን ኃይል እያንዳንዱ የግጥሙ መስመር ከራሱ ባህሪ ያገኘው ወይም ቀድሞት ከተነገሩት ላይ በማተኮሩ የተቀዳጀው ሊሆን ይችላል። ስነ ግጥም ብርሃንና ሙቀት የሚያፈልቀው በየጊዜው የሚንቦገቦግ ቋንቋ ነው። ይህ የስነ ጽሑፍ ቅርጽ አእምሮአዊ፣ ስሜታዊና ምናባዊ ከመሆኑም በላይ እንደ ሌሎቹ የስነ ጽሑፍ ዘሮች ዋነኛ ትኩረቱ በሰው ልጅ ህይወት ላይ ነው። የሰውን የዕለት ተዕለት ገጠመኝ ስሜት በሚነካ በሚመስጥና በሚያስደስት ስልት ያቀርባል። ገጣሚው በህይወት ውስጥ ካሉት ምስቅልቅልና ባለብዙ ዘርፍ ሁኔታዎች በስል ምልከታው የታዘበውን ልቡ ያረፈበትንና ስሜቱን የቆጠቆጠውን መርጦ በራሱ ፈጠራ አዋቅሮና አቀናጅቶ ለእኛ ትርጓሜ በመስጠት ለሰሚ ወይም ለአንባቢ ያቀርባል። ይህ ውለኛ ትርጓሜ ከገጣሚው ልዩ ገጠመኝና አተያይ የመነጨ የስሜቱ ነጸብራቅ ቢሆንም ለሰሚው ወይም ለአንባቢው አዲስ እውቀትና ገጠመኝ ያስገኝለታል ተብሎ ይታመናል። በዚህም ዓለሙን ይበልጥ እንዲገነዘብ፣ ይበልጥ እንዲያጤን ያግዘዋል። ከስነ ግጥምም የሚገኘው እውቀት ህይወትን ይበልጥ ለመገንዘብ የሚያስችለው ደግሞ ሰሚው ወይም አንባቢው ያገኘውን እውቀት ከራሱ ገጠመኝና ከማህበረሰቡ ልዩ ልዩ ሴቶች ጋር በማደባለቅ ያጤነ እንደሆነ ነው። ከዚህ በተጨማሪ ስነ ግጥም በባህሪው ገላጭና አሳይ በመሆኑ በተራው ለማየት ያልቻለውንና ወቶችና የህይወት ምስጢሮች እንድንመለከት እድል ይሰጠናል። ስነ ግጥም ለስሜት ተብሎ የሚቀረጽና የሰሚውን ወይም የአንባቢውን ልብ ነክቶ ምናባዊ ፍሳህን የሚሰጥ መሆኑ በተደጋጋሚ ተገልጿል። ይህ ችሎታው የሚገኘው ደግሞ ሐሳብን ወይም አንድን ገጠመኝ እንደ ዘውትራዊ ቋንቋ በጥሬው በማስተላለፍ ሳይሆን ላቅ ባለና በተመረጠ ቋንቋ በማቅረብ ነው። ለምሳሌ የፍቅርን ምንነትና ባህሪ በዘውትራዊ ቋንቋ ከማስረዳትና ከመተንተን በስነ ግጥም እንደሚከተለው መግለጹ የቱን ያህል ግብ መቺነት እንዳለው መገመት ይቻላል። ከበረዶ የሚበልጥ ከሳት የሚያቃጥል ጋራ የሚያወጣ አዘግት ውስጥ የሚጥል ከማጣት የከፋ ከማግኘት የሚበልጥ አንድም የሚገፋ አንድም የሚመረጥ ምንድነው ይሏችሁ? እንዴት ነው መልሷችሁ? የዘውትር ጤነኛ ሁልጊዜ ታማሚ በቀላሉ የሚገኝ ሲፈለግ አርካሚ እውነተኛ ሆኖ ውሸት ተናጋሪ ከቤቱ ሳይወጣ ወንዙን ተሻጋሪ ምንድነው ይሏችሁ? እንዴት ነው መልሳችሁ? ከሩቅ የቀረበ ከቅርቡ የራቀ ከጉልህ ያነሰ ከንዑስ የላቀ ከወርቅ የከበረ ከነሐስ የረከሰ በጣም የዘገየ ፈጥኖ የደረሰ ምንድን ነው ቢሏችሁ እንዴት ነው መልሳችሁ? እዚህ ገጣሚው በአይን የማይታየውን በእጅ የማይደሰሰውን ረቂቅ ነገር ግን ሰዎችን የሚያሰቃይ እረፍት የሚነሳ የሚያወራጭ የሚያቅበዘብዝ ነገርን ነው የገለጸው። በፍቅር የተለከፈ ብዙ ሁኔታዎች ያጋጥሙታል። ሁኔታዎቹ አስደሳችም አሳዛኝም ሊሆኑ ይችላሉ። ግለሰቡም ሲሳካለት ይደሰታል፣ እንቅፋት ሲያጋጥመው ያዝናል። የፍቅር ጉራንጉሩ ውጣውረዱ ብዙ ነው። አንዴ በጽልመት ውጦ አእምሮን አደንዝዞ ውስብስብ ሁኔታዎች ውስጥ ያስገባል። ሌላ ጊዜ ደግሞ በብርሃን አስዋኝቶ ፈንጠዝያና ሐሴት ውስጥ ይጨምራል። ሲያሳምም ሲያድን ይታያል። አይነ ህሊናን አሳውሮ ገደል ሊያስገባ እዝነ ህሊናን አደንቁሮ ነገርን ላያሰማ ይችላል። በአጠቃላይ የፍቅር ጣጣውና ዘርፋ ዘርፉ ብዙ ነው ማለቱ ብቻ ይበቃል። ገጣሚው ይህንን ዝብርቅርቅ ሁኔታ በእውን ከሚኖሩት ከሚታዩት ተጨባጭ ነገሮችና ድርጊቶች ጋር በማቀናጀት ነው ፍቅርን የገለጸው። አንዴ ከበረዶ የቀዘቀዘ ይለዋል፣ መልሶ ደግሞ ከእሳት የሚፋጅ የሚሞቅ ይለዋል። ቅጡን አስጠፍቶ ተራራውን አንጋጠው ሽቅብ እንዲገታተሩት የሚያደርግ ሲያሰኝ ደግሞ ቁልቁል ወደ አዘግቱ የሚያንደረድር ነው ያለው። እንግዲህ ያ አገላለጽ እንቆቅልሽ ሊሆንበት ነው ለየዋህ አንባቢ፣ ዝብርቅርቅ ነገር ይገጥመዋልና። ዝቅ ብሎ ደግሞ ገጣሚው ሁሌ የሚታመም ሰርክ ጤነኛ ሲል ይሰው አብዷል እንደጃል ያሰኘዋል። ወነተኛም ነው ሐሰተኛም ነው ሲለው ኮርቅ መክበሩን ብሩህና ደማቅ ስሜት ሳቢ መሆኑ ሲያሳውቅ ደግሞ ምኑን አመጣው ብሎ ይደመማል። ዋጋውን ዝቅ አድርጎ እናስ ተራስ ያስገባው እግዚአብሔር ይለት አረከሰው በማለት መገረሙን ይቀጥላል። ይህ ሁሉ አሉታ አውንታ እንግዲህ ፍቅር ያደረበት ሰው ፍቅር የሰፈረበት ሰው ሊያጋጥመው የሚችለውን ቅጥ መጥፋት መናወዝና መበጥበጥ ለማሳየት ነው። አገላለጹ ደማቅ ለስሜት የቀረበና ደስ አሰኚ ራቅ ብሎም አመራማሪ መሆኑን ያጤኗል። ስነግጥም አሳዛኝ ተስፋስ ቁራጭ አስፈሪ አበሳጭ ወይም አናዳጅ ሊሆን ይችላል። እንዲህ ቢሆንም ስንሰማው ወይም ስናነበው በውስጣችን ደስ የስሜትን መፍጠሩ አይቀርም። ይህ ስሜት ከግጥሙ ብርታትና ስሜት ነክነት የሚመነጭ ነው። ገጣሚውንም አሳዘነን ተስፋስ ቆረጠን ወይም አስፈራራን ብለን አንወክሰውም። ይልቅስ ውስጣችንን ነክቶ በሆነ መልኩ ለውጥ እንዲመጣ በማድረጉ እናደንቃለን። እንዴት ያለ ገጣሚ ነው አስለቀሰኝኮ ግሩም ገጣሚ ነው አስደነቅጠኝኮ እንላለን ኪነ ጥበቡን ያደነቀን። ለነገሩ በእኑ ዓለም አሳዛኝ ወይም አስደንጋጭ ሁኔታ ባይገጥመን ደስ ይለናል። በስነ ግጥም ግን ብናገኛቸው እየጣመን ነው ምንከታተላቸው። ይህም የኪነ ጥበብ ባህሪ ነው። በሌላ በኩል ደግሞ ስነ ግጥም ሙሉ ደስታ ብሩህ ድባብ ያላቸውን አስቂኝ ገጽታዎች ወይም ኮስታራና መራራ ነገሮችን ሊያቀርብ ይችላል። ለምሳሌ ተከታዮቹ 3 ግጥሞች በሰዎች ዘንድ ሊፈጥሩ የሚችሉትን ስሜት ልብን በል። አንደኛ፣ 2 በራሰዎች ሲያልፉ በጎዳና እቃ መሬት ወርቆ ብልጭ ሲላዩና ተሽቀዳድመው ሄደው ከቦታው ሲደርሱ ተፎካከሩበት ሁለቱም ሊያነሱ በኋላም ተማተው በጥፊ በጡጫ አንደኛው ነጠቀ በጉልበቱ ብልጫ አገላበጠና ቢመለከት ፈጥኖ እቃውን አገኘው ማበጠሪያ ሆኖ። እስቲ ሁላችሁም በሱ ፍረዱት እሱ ራሱ በራ ጠጉር የለበት ሮጦ ተማቶ ቀምቶ ቢያመጣ ምን ያደርግለታል ሚዶ ለመላጣ። በጠራ ጨረቃ 2 በጠራ ጨረቃ በኩለ ሌሊት አይኖቿ ያበሩ እንደ ኳክብት ሳማት ሳማት አሉኝ እቀፋት እቀፋት አላወላልወለም ወጣቱ ታዘዘ ወገቧን አንገቷን በጅና ጆ ያዘ ከንፈሩ በርአድ ወዳፏ ተጠጋ ምንም እንኳን ጡቷ እንደሾ ቢዋጋ ጣቷ በመሆኑ የጉማር ያለንጋ ጆሮ ግንዱን ሰማው በጥፊ ሲናጋ። በጠራ ጨረቃ በኩለ ሌሊት ዋ ጀማሪ መሆን ዋ ተማሪነት ዋ ተዛዝ መፈጸም ዋ ምክር መስማት ሰይጣን ሰለጠነ። 3 ሰይጣን ሰለጠነ ቀንዶቹን ነቃቅሎ ጭራውንም ቆርጦ ከሰው ልጆች ጋራ አንድነት ተቀምጦ ሊኖር ነው ጨምቶ ከሰው ልጆች ጋራ ሊጋባ ተጫጭቶ። ሰይጣን ሰለጠነ ዘመናዊ ሆነ ፊደል ቆጠረና ዳዊትም ደገመ በስመ አብ ብሎ ውዳሴ ማርያምን አንቀጸ ብርሃንን መልካ መልኩን ሁሉ አጠና ፈጠመ። ከዚህም በኋላ ጾም ጸሎት ጀመረ በመጨረሻውም አቡን ተክሌ አጥምቀው ክርስትና ነሱት። ግና ተቸገረ እንዲያው በየለቱ ጨርሶ አላወቀም ለማን እንደሆነ ጾምና ጸሎቱ ቢጨንቀው ጊዜና ቆይቶ ሰንብቶ ክርስቲያን የሆነ አንድ ሰው አግኝቶ ተወዳጀውና ብሶቱን ነገረው ሁሉንም ዘርዝሮ በጣፈጠ ቋንቋ በእውነት አሳምሮ። አትቸገር አለው ክርስቲያን ወዳጁ አጽናናው መልሶ ሰይጣኑ ካሰበው አለመጠን ብሶ ይህን ቀላል ነገር ችግርህም የለው አንደኛው ክርስቲያን ሆንክም ማለት ነው። ስነግጥም እስካሁን እንደተገለጸው የራሱ ቅርጽና ይዘት ያለው ቋንቋን ለየት ተባለ መልክ የሚጠቀምና ሌሎች ውስጣዊ ባህሪያትን የተላበሰ የስነ ጽሑፍ ዘር ነው። ሰለሞን ደሬሳ እንዳለውም ግጥም ቅርጽ አለው እንደምነበረድ የሚዳሰስ ባይሆን ባጭሩ የስንኞች መገናኘት የድምጽ ስልት አወራረድ ከቃላቱ የሚፍለቀለቁት ስዕሎች አመጣጥ ወረቀት ላይ ታትሞ የሚታየው የየግጥሙ ጠቅላላ ቅርጽ የመስመሮች እጥረት የሚያስከትለው ቁልቁል ጥልፊያ ወይም የመስመሮች መራዘም የሚፈጥረው ከባድ ተጎታችነት የስሜት የሐሳብና የዜማ መወሳሰብ እያለ ይቀጥላል። በተጨማሪ ስነ ግጥም በራሱ ውስጣዊ ድንጋጌዎችና የኪነ ጥበብ መለያዎች ህልው የሆነ ቅርጽ ሲሆን ገሞራው ወይም ኃይሉ ገብረ ዮሐንስ እንደገለጸው እንደ ሌሎቹ የህይወት ስርዓቶች ሁሉ የራስ የሆነ ህግና ስርዓት አለው። በውበት ደረጃ እንዲቀርብ ከመስፈለጉም በላይ የምጣኔ የቀለም ወይም ሜትር የሐረግ የሰንኝ በተለይም የዜማ ባህሪያት በጥንቃቄ መለካት ይኖርባቸዋል። እነዚህን አሟልቶ የማይገኝ ቢሆን ግን ግጥሙ የጎደለው ነገር እንዳለ መገመቱ አያስቸግርም። ከፍሎ በዝርዝር እንደተመለከተው ስነ ግጥም ኪነ ጥበባዊ አክሊል የሚያቀዳጁት የሰውን ልዩ ልዩ ገጠመኞች በጎላና በሚጥም ሁኔታ እንዲገልጽ የሚያደርጉት ውስጣዊ ባህሪያቱ ናቸው። ዋናውናዎቹ የጠበቀ ምቱ ምጣኔውና በቃላት ምርጫና በዘይቤ ምስል ፈጣሪነቱ ናቸው። አንድን ግጥም በሳል ግጥም የሚያሰኘው የነዚህ ባህሪያት የጠበቀ ቁርኝነትና ህያው አንድነት ነው። እነዚህ ባህሪያት በውል ተጣምረው የሚያስገኙት ኃይል ነው። ግጥም ነፍስ ዘርቶ የሚፈለገው ኔማሳየት ግብ እንዲጎናጸፍ የሚያደርገው ይህ የሚገኘው ደግሞ የምጣኔው የምቱ የምርጥ ቃላቱና የዘይቤው በዘፈቀደ መሰደር ሳይሆን ከሮ እንደፈተልና ሰም መጣማት ነው። እንዲህ ሲሆን ግጥሙ የስነ ግጥምን ባህሪ ተላብሶ ምናባዊ ስዕል በመፍጠር የገጣሚውን ሐሳብና ታይ ቁልጭ አድርጎ በብርቱ የማሳየት አቅም ይኖረዋል። እነዚህን የስነ ግጥም ውስጣዊ ባህሪያት በዝርዝር መመልከቱ ኪነ ጥበቡን ይበልጥ ለማወቅ ይረዳል።